ደስታን ሳያውቅ ይኮነን ያጣላኝ በዳዩ ፈራጁ አለለት ከላዩ እንግዲህ ሰው የለው ጻድቅ ያጠፋል የስታን ሳያውቅ በይን ታረክ ፍቅሬ እንታረክ አሃ እኛ ንታረክ ፍቅሬ እንታረክ አሃ በይን ታረክ ፍቅሬ እንታረክ አሃ እኛ ንታረክ ፍቅሬ እንታረክ አሃ አድማጮቻችን እንግዲህ የናቲን ዘፈን በዚህ አጋጣሚ ስናቋርጥ ይቅርታ እየጠየቅን ሰዓታችንን ለመሻማት ነው። በኢትዮ ሮማ በዛሬው ዕለት በሚያደርገው ከአፍጋኒስታን ጋራ አብራችሁ በሜዳው በመገኘት ለኢትዮ ሮማ ቡድን ድጋፋችሁን እንድትሰጡ በዚህ አጋጣሚ እየጋበዝን ከሜትሮ ማርኮኒ ወርዳችሁ ሜትሮ ቢን በመያዝ ከማርኮኒ ወርዳችሁ ወደ 500 ሜትር ገደማ ነው የምትሄዱት ካምፖ ስፖርቲቮ አኳትራል ነው የሚለው እዛ በመሄድ ድጋፋችሁን እንደምትሰጡ ተስፋ እናደርጋለን። እንግዲህ አድማጮቻችን እዚህ በዛሬው ዕለት ይዘናቸው የምንቀርበው የወይዘሮ ገነት ግርማ የዓለም አቀፍ የሴቶች ማህበር መስራች እንዲሁም ደግሞ በዚህ በአፍሪካን አሶሲዬሽን ኦፍ ኤዱኬሽን ፎር ዲቨሎፕመንት ላይ የተሳትፏል የ35ኛውን ጉባኤ። ስለዚህ እሳቸው ያቀረቡትን በኖርዌይና በኖርዌይ ጉዳይ ላይ እንዲሁም ደግሞ በተለያዩ ሁኔታዎች ላይ ያቀረቡትን አንዱን እስቲ እያዳመጣችሁ እንግዳችን እስከሚገኙ ድረስ አንዱን እንድታዳምጡ በዚህ አጋጣሚ ጋብዛችኋለሁ። አስተያየት ለመስጠት ለምትፈልጉ በ0649175 ላይ እንገኛለን። From the Horn of Africa and other parts who have been working or trying to pass through as asylum seekers are still stranded in Libya. They are mostly victims of racism and are dispossessed of whatever they may have on them. Most victims of war situations of displacement and exile are women and children. In such situations, rape is an everyday occurrence. Ethiopian women are still facing such dire situations in Libya and Egypt. In the Middle East, they are victims of modern-day slavery, human trafficking, and they are prey to body part snatchers in the Sinai. Many instances of public abuses of young girls are being recorded. Since the government is implicated, many agents are making money by promising passageways and carrying out human trafficking in broad daylight. 400 asylum seekers in Norway will soon be forcefully repatriated to Ethiopia since the Norwegian government has signed an agreement with the dictatorial regime on the 26th of January 2012. These asylum seekers have been undergoing cruel, inhuman and degrading treatment ever since the xenophobic atmosphere in the country has become a primary concern for electoral purposes. The xenophobic, hateful acts of a right-wing activist who killed massively last summer shouldn't have had an impact on Norway's immigration policy. Norway is carrying out such an inhuman measure, whereas in Ethiopia, repression has escalated, and according to Amnesty International's report of yesterday, the Charities and Societies Proclamation, together with the Anti-Terrorism Proclamation and the Mass Media Proclamation, have all severely limited Ethiopian individuals' freedom of expression, and specifically their ability to criticize their government. In this context, the government of Ethiopia continues to be responsible for widespread human rights violations under ever-decreasing scrutiny. In Djibouti, political prisoners are undergoing torture. Hassan Ahmed has been in prison since last August for having informed about the repression in the north. Human rights defenders and magistrates have been detained since 3 months. A judge, Mohammed Suleiman Sheikh Musa, has no right to work as in prison since November. A journalist, Farah Abadid Hildid, has been in prison many times since last November and in February. In the north... Please finish your statement, ma'am. Thank you. አሁን ይስማሻል አንቺ? አዎ እሺ ወደ መስመሩ አስገባለሁ። ይቅርታ አድማጮቻችን እንግዳችን አሁን በመስመር ላይ ይገኛሉ። ወይዘሮ ገነት ግርማ ያለም አቀፍ የኢትዮጵያ ማህበር መስራች የነበሩ ናቸው ያመራር አባልም ናቸው ትንሽ እንትን ብያለሁ መሰለኝ። እንዲሁም ደግሞ የአፍሪካ አሶሲየሽን ኦፍ ኤዱኬሽን ፎር ዲቨሎፕመንት ላይ ይሳተፋሉ ማለት የትምህርትና እድገትን አስመልክቶ። እንግዲህ ወይዘሮ ገነት ግርማ እንኳን በኢትዮ በእኛ በኦንዳ ሮሳ ላይ እንኳን ተገኙልን እንላለን። እንደምን ከርመዋል? ደህና ነኝ። ስለጋበዛችሁኝ ደግሞ በጣም አመሰግናለሁ ይሄን እድል ስላገኘሁኝ። እሺ፣ እንግዲህ እርሶ የዓለም አቀፍ የኢትዮጵያ ሴቶች መስራች ነዎት፣ ያመራሩ ማካል ነዎት። በተለይ በዚህ በ35ኛው የተባበሩት መንግስታት ስብሰባ ላይ ካደረጓቸው ንግግሮች በጣም ጥቂቷን አቅርበናል እና እዛ የ35ኛውን የተባበሩት መንግስታት ስብሰባ ላይ እንዴት ተገኙ እና የአፍሪካ አሶሲየሽን ኦፍ ኤዱኬሽን ፎር ዲቨሎፕመንትስ እንዴት ተመሰረተ፣ እርሶስ እንዴት መሳተፍ ቻሉ በሚለውን ጀምርና ጥያቄዎቹን እየተከታተልን እናቀርባለን። እሺ፣ በጣም ነው የማመሰግነው። ይሄኛው የተሳተፍኩበት የተባበሩት መንግስታት የሰብአዊ መብት ስብሰባ 19ኛው ነው። 35ኛው የሚለው በየጠዋትና ማታው ያሉትን አጀንዳዎች ለመግለጽ ነው። ይህን ቁጥር ልጨምር፣ ምክንያቱም በዶቼ ቬለ ላይም እንደዚህ አይነት እንትን ስላየሁኝ ትንሽ አርሜ ልለፍ ብዬ ነው። አሳፍሬት ማለትም ትምህርት ለእድገት በአፍሪካ ነው የድርጅቱ ትርጉም። እንግዲህ በአማርኛ የተቋቋመው በ1960ዎቹ ዓመተ ምህረት ውስጥ ሲሆን የተለያዩ የአፍሪካ ተወላጆች በአህጉራቸው ውስጥ ያሉትን ብሶቶች፣ ያለውን ጭቆና፣ ያለውን ችግር በሞላ የሚያቀርቡበት እድል የሚያገኙበት ድርጅት ሆኖ ከርሟል እና በተባበሩት መንግስታት መድረኮች ውስጥ ለመሳተፍ የኢኮሶክ አባል መሆን ያስፈልጋል። ማለትም መንግስታዊ ያልሆኑ ድርጅቶች እንግዲህ የተባበሩት መንግስታት ማለት የተባበሩ መንግስታት እንደመሆናቸው በጣም አገሮች በሞላ አሉ። ሁሉም ግን እነሱ ጋር ደግሞ ቀርቦ ይሄ ይጎላል፣ ያ መስተካከል አለበት ብሎ የመናገሩ እድል እስካለ ድረስ እዛ ለመሳተፍ ደግሞ መንግስታዊ ባልሆኑ ድርጅቶች አማካኝነት ነው የሚገባው እና እነዚህ መንግስታዊ ያልሆኑ ድርጅቶች ደግሞ እንዲመዘገቡ ዩኤን ውስጥ እንዲመዘገቡ እንትን አለ፣ እድል አለ። እዛ ተመዝግበው ሬኮግኒሽን ካገኙ በኋላ ነው መሳተፍ የሚችሉት እና እንግዲህ አሳፌድ ነው ስሙ። እንግዲህ በእንግሊዝኛም በፈረንሳይኛም እንደዚህ አይነት እንትን ስለሚሰጥ ከተቋቋመ እንዳልኳቸው እንግዲህ በ60ዎቹ ዓመተ ምህረት የተቋቋመ ሲሆን እኔ ከኢትዮጵያ ውስጥ ከኢትዮጵያ ሄጄ ታስሬ ስመለስ በሀገሮች የዞርኩኝ አውሮፓ ውስጥ ለምስጋናም ለትብብርም የወደፊትም የትግል ሂደት እንዴት ነው የሚለውን ለማስተካከል ውይይቶች በሚደረጉበት ሰዓት ጄኔቫ ውስጥ ስብሰባ ላይ የተባበሩት መንግስታት የሚሰሩ እህቶችና ወንድሞችን አግኝቼ እነሱ አስተዋወቁኝና እዛ መሳተፍም እንደሚያስፈልግ እና እንደሚቻልም ስላቀረቡ ከዛን ጊዜ ጀምሮ የአሳፌድ ፕሬዚደንት ከሆኑ ሰው የጋራ ግንኙነቶች አሉኝ እና በዛን ዘመን በአንድ አምስት ወይም ስድስት አመት ያህል በየአመቱ ሄድ ነበር፣ እሳተፍ ነበር በሰፊው ማለት ነው፣ እንግዲህ በተቻለበት ጊዜ። ከዛ በኋላ ድርጅቱ እንግዲህ ያሉ ሰዎች ሌላ ሀገር በሚሄዱበት ጊዜ ወይም ደግሞ እድል በሌለበት ጊዜ ያልሄድኩባቸው ዘመናት አሉ። አሁን ካለፈው አመት ጀምሮ ደግሞ እንደገና መሳተፍ ችያለሁኝ። ስለዚህ ራሱ አሳፌድ ካለው ቦታ የተነሳ ነው መሳተፍ የሚቻለው። ያንን ይዞ የአፍሪካን በሚመለከት ነው መሳተፍ ያለብኝ፣ የአፍሪካ ድርጅት እንደመሆኑ መጠን። በእርግጥ አፍሪካ የሚነካ ደግሞ የዘረኝነቱ ነው። ዓለም ላይ ደግሞ ያው የዓለም ሕዝብ ትግሎችና ኑሮዎችና ኢኮኖሚ የሆነ ፖለቲካውን ስለሚያያዝ ሁሉን መጠን መንካት ይቻላል እና በተቻለ መጠን ኢትዮጵያ ላይ ብቻ ላለማተኮር ጥረቶችን ማድረግ አለብኝ። ግን እንደኛ አገር አይነት ችግር ያላቸው እኛ ሀገር ውስጥ ያሉት ብሶቶችን ማስተጋባት የሚፈልጉ እኛ ሀገር እንደኛ ሀገር ደግሞ አምባገነን የሰፈነበት ወይም ደግሞ የዘር ፖለቲካ ሀገር ድራሽ የሚያጠፋባቸው ሀገሮች ጋር ተመሳሳይ ሁኔታ ሲኖር የበለጠ መሳተፍና ማቅረብ ይቻላል እና መሳተፍ እንግዲህ በሚባልበት ሰዓት አንዳንድ ጊዜ ራሱ አርዕስቱ ጭቆና አንዱን ጥቃት የሚመለከት ይሆናል። ለምሳሌ ደብዛ አይጠፋ የሚል አርዕስት ካለ እዛ ላይ መሳተፍ ይቻላል። የእስረኞችን የያዘ አለ፣ አላግባብ የታሰሩ የሚል አጀንዳ አለ። ልክ እንደዛ ደግሞ አንዳንድ ጊዜ ሀገሮች ይቀርባሉ እና እኔ ባለፈው አመት ለምሳሌ የሌባኖን የምትመረመርበት ሰዓት ላይ በአጋጣሚ መገኘት ስለቻልኩኝ በሌባኖን ውስጥ ኢትዮጵያን ሴቶች ላይ የሚደርሰውን በደል፣ የበደሉን አይነት፣ ዘመናዊ ባርነቱን፣ የሚሞቱ ሰዎች ራሳቸውን የሚገሉ ወይም ደግሞ ካላግባብ በአሰሪዎቻቸው ሆነ አሰሪዎች ጋቸው ጋር ከሚያገናኛቸው ተወላጆች ጋርም የሚደርስባቸውን ችግሮች ለማቅረብ ችዬ ነበር እና እንግዲህ ከተጠበቀው በላይ በሰፊው ሄድኩበት። የአሳፌት ታሪክ እንደዚህ የቆየ ነው እና ይህንን እድል እንደገና ስለሰጠኝ በጣም ነው ደስ ያለኝ። እንዲያውም የተለያዩ ሰዎችንም ለማሳተፍ በሞክርበት ደረጃ ላይ ነኝ ያለሁት። በጣም በጣም ድርጅቱን ከሚያመሩና ከሚያካሄዱት ጋራ ለረጅም ጊዜ ትውውቅም ስላለና የስራ ትብብርም ስላለ ግን ይህ አሶሴሽን ትምህርትና እድገትን አስመልክቶ የተቋቋመ ነው እና አሁን እርስዎ እንደገለጹት ከሆነ በተለይም በዘር አድሎ በኩል የሚደረጉ በተለይ በአፍሪካ ውስጥ ያሉትን ሁኔታዎች እንዲሁም በአረብ ሀገሮች የመሳሰሉትን ሁሉ ይዳስሳል እና ይህ ከዚህ ከአሶሴሽኑ አላማና ሂደት ጋር አብሮ ይሄዳል? አዎ፣ ምክንያቱም ቅድም አሳፈር እንዳልኩት ማለትም አፍሪካን አሶሲዬሽን ኦፍ ኤጁኬሽን ፎር ዲቨሎፕመንት እንግዲህ በፈረንሳይኛ በእንግሊዝኛ ነው የምንሰራበት ስሙ ይሄ ሲሆን፣ በአማርኛ ትምህርት ለእድገት በአፍሪካ ነው እና ትምህርት ለእድገት የሚለው የተባበሩት መንግስታት ውስጥ የተመዘገበው ሰብአዊ መብት ጋር ነው። ሰብአዊ መብት ጋር የሚመዘገቡ ድርጅቶች በሞላ ሰብአዊ መብትን በሚመለከት የሰብአዊ መብቶችን ጉድለት መጠቆም፣ ሰብአዊ መብት የተሻሻሉባቸው ቦታዎች ካሉ ያንን መደገፍ፣ እስረኞች ሲፈቱ ያንን ጎሽ በርቱ ብሎ ማለት፣ ከዛ ውጭ ደግሞ አገር ውስጥ በየአገር ውስጥ በአፍሪካ ውስጥ የሚደርሱ በደሎችን በሞላ ሁሉንም ይሄ የመሬት ቅሚያው ሆነ ዘመናዊ ባርነት ሆነ ስራ አጥ መሆን ከሀገር መሳደድ፣ መገደድ፣ መኖር ካለመቻል የተነሳ እነዚህን ሁሉ ችግሮች መንካት ይችላል ማለት ነው እና የሰብአዊ መብትን ጉድለት በሚመለከት አርዕስት ላይ ሁሉ መነጋገር ይቻላል ማለት ነው እና ከዛም በላይ ደግሞ አልፎ አጠቃላይ ይሄ ጉድለት እንግዲህ ስለሚያያዝ በሰሜን አሜሪካ የሚካሄደውም እስያ የሚካሄደውም የትም ቦታ የሚካሄደው ደግሞ ቴማቲካሊ ማለትም በአርዕስት የሚገናኘው አሁን ዘረኝነት በአርዕስት ሁሉንም ያገናኛል። ሰሜን አሜሪካም ያለውም አፍሪካ ውስጥም ያለውም አውሮፓ ውስጥም ያለውም እንደዛ በአርዕስት መሄድ ይቻላል። አለበለዛ ደግሞ ቦግ ያለ ደግሞ ጥቃት ባለበት አካባቢ ለምሳሌ የኢትዮጵያ ሴቶችን በሚመለከት ባለው ላይ ኢትዮጵያ ሴቶች ላይ ወይም ደግሞ እንደ ኖርዌይ ያለ ለምሳሌ መንግስት በሰብአዊ መብት አንደኛ ካለ የሚባል እንዲያውም በአንድ ጊዜ ነጭ አንድ ጊዜ የሴት ጠቅላይ ሚኒስቴርና 9 ሚኒስቴሮች የሚሳተፉባት ሀገር ነበረች። እንዲያውም ያችን ጠቅላይ ሚኒስቴር ነው ሰሞኑን እሷን ለማረድ ተዘጋጅቼ ነበር የሚላቸው ሰውዬ ያለበት ሀገር እና ዘረኝነት ሲመጣባቸው ያንን ዘረኝነት ምላሽ የሚሰጡት በፍጹም ጥቁር ሀገራቸው እንዳይገባ ጥቁር ሕዝብ እንዲሰቃይ እንዲወጣ በማድረግ ነው እና ያን ሰዓት ኖርዌይም እዛ ስላለች እንደውም በአጋጣሚ ኖርዌይ ከኮሚሽን ውስጥ አሁን ከሚሳተፉት ሀገሮች ውስጥ ናት። 45 ሀገሮች ናቸው በየጊዜው የሚቀያየሩት እና እዛ ላይ ተነስተው እንግዲህ መናገር እድል ስለነበረ እነሱም ላይ እንደዛ እንግዲህ እንዳያችሁት መቅረብ ችሏል ማለት ነው እና ሀገራቸው ውስጥ ይሄ ዘረኛ ሰውዬ ማአት ሰዎችን ጨርሶ እንዲያውም ለወደፊት የሀገራችንን ሁኔታ ብሔራ ማልታ ካልቸር የሚያደርጉብን ሰዎች ስለሆኑ መጨረስ ነበረብኝ ብሎ የሚናገር ሰው እያለ እሱ ካለፈው ዓመት ጀምሮ የሚያስቸግራቸው ሰው ነው እና ለዛ የሚሰጠው ምላሽ ግን ወደ ዘረኝነት ማዘንበል ሳይሆን የሀገራቸው ውስጥ ያለው ህዝብ የተለያየ ከተለያየ ዓለሞች እንደሚመጡ የተለያየ ሃይማኖቶች የተለያየ ባህሎችን እያመጡ የዓለም ገጽታ በአውሮፓ የተቀየረ መሆኑን ወደ መቀበል መሄድ ያለባቸውና በዚህ ሴንስ ነው በዚህ ሁን አኳኋን ነው መልስ ያቀረብኩላቸውና ይህን ሁሉ ነገር መንካት የትምህርት ለእድገት በአፍሪካ የሚለው ድርጅት የተመሰረተበት ምክንያትና ሊሰራ የሚጠበቅበት እንትን ነው ምንድን ነው ተግባር ነው። አሁን እንዲያውም ሰፋ በማድረግ ያው ትምህርት መመለከትን ገጽታም ስላለው በዩኔስኮ ለማስመዝገብ ደግሞ አሁን ጥረቶችን የጀመርን ነው። ወደዛ እንዲስ ወደ ፈረንሳይ እንዲመጣ የሚልም ሀሳብ ስላለ ይህም ደግሞ እንግዲህ እዚህ ሀገር ካሉ አብሮኝ ካሉ ሴቶች ጋር እየሰራንበት ነው ያለ። እንግዲህ እርስዎ በዚህ በተባበሩት መንግስታት ላይ በ19ኛው ጉባኤ ላይ ተገኝተው የዳበሷቸውና እንዲታወቁም ያደረጓቸው ጉዳዮች ምንን የተመለከቱ ነበረ? እሺ፣ በአሁኑ አመት ያው በመሀል ላይ አቋርጬ ኒውዮርክ ሜጀ ተመልሼ መምጣት ስለነበረብኝ ይሄ ዋና ጥቃቶች ማለት እስረኞች የሚመለከተው ደብዛቸው የጠፋ የሚመለከተው እነዚህን በደሎች ወይም ደግሞ የሴቶችን ጉዳይ በቀጥታ የሚመለከቱት አምልጠውኝ ነበር። ነገር ግን የሶሻል ኢቨንት ቴማቲክ ስላገኘሁኝ ሶሻል ፎረም የሚባለው ማለት ነው በዛ አኳያ ስለ መሬት ንጥቂያው ለማቅረብ ይችላልሁኝ። በሀገራችን ውስጥ የሚካሄደው የመረት በገፍና በገፍ መሸጥና መዝረፍና ከዛ ደግሞ ውስጣዊ በሀገራቸው ውስጥ ራሳቸው ሰዎች መፈናቀል የዙ መፈናቀልና ድህነት ባለበት ገበሬው በጣም በጣም በጣም በአሳዛኝ ሁኔታ ላይ የኖረ ይያለ ከዛ በድህነት ላይ ደግሞ በተጨማሪ ተፈናቅሎ መድረሻ የሚያጣበት ተፈናቅሎ ደግሞ እንግዲህ ወደ ከተማም ሄዱ ሴቶች እንግዲህ ወዴት እንደሚሄዱ ያያየን ነው ወይ ዛ ያ ሁሉ ቦታም ሰው ሁሉ የሚከተም ስራም ስለማይኖር ወደ ውጭ ሜዳ አለባቸው ወይ ወደ ሽርሙጥና ነው ወይም ደግሞ ወደ ሚስጥር ስራ ነው ወይም ደግሞ ማለትም ህጋውት የሆኑ ስራዎች ናቸው እና አብዛኛው ጊዜ ወደ ሞታቸው ህይወታቸው ወደሚያጥበት ይሄዳሉ ማለት ነው እና ከዚህ አንጻር መሬት ንጥቂያ ላይ ለማቅረብ ችያለሁኝ። የኖርዌይ መንግስት በሰብአዊ መብት ፈጽሞ በማይከበድበት ሀገር ሰውን አፍኖ መላክ እንደሌለበት እዛም ላይ ለማቅረብ ችያለሁኝ። ሶስተኛው ደግሞ ስለ ዘረኝነት ነው እና ዘረኝነትን በመለከት ራሱን የቻለ ደርባን ዲክሌሬሽን የሚባል እንትን አለ ፎርማት አለ በዛ ውስጥ ሁልጊዜ ማቅረብ ይቻላል እና እዛ ላይ አጠቃላይ በአውሮፓ ውስጥ ያለውን እና በአለም በሰሜን ሀገሮች ውስጥ ያሉትን የዘረኝነት ሁኔታና ያ ኢሚግራንቶች ላይ የኢሚግራንቶች ህይወትና ልጆቻቸው እዚህነቱን ነገር የሚያመጣው ጥቃት ትክክል ስላልሆነ ያንን ደግሞ እንደምንከታተል እንደምናይ መስተካከል እንዳለበት ትግል እንደሚጠይቅ እንግዲህ በዛው ላይ ማቅረብ ችያለሁ። በተጨማሪ የኖርዌውን ወኪልም ለማነጋገር ችያለሁኝ። በጣም ነው የሚያሳዝነው። ምክንያቱም ለምሳሌ ኖርዌይ ውስጥ የተወለዱ ልጆች ከአባትነት ተለይቶ ሊቀሩ ነው ወይስ ሊከለከሉ ነው? በጣም የሚከለከላሉ የሚለው እንትን ከስደተኛ አንጻር ሆነ ከኢሚግራንት አንጻር ማለትም የዓለም የኢሚግሬሽን ድርጅት ሆነ የስደተኞች ድርጅት በሚመለከት ህግ በሞላ የጣሱ ናቸው እና እንደዚህም ተጠጋብሎ ማነጋገርና ሀሳብን ማስተላለፍና እያተኮርንበት እየሰራንበት የምናጋልጠው ነገር ነው ብሎ ማስፈራራትን ይረዳል። እንግዲህ አምባገነኖች አይፈሩም ተን በምርጫ ያሉትና ደግሞ ኢሜንትናቸውን የሀገራቸው መልክና ገጽታ እንዴት ይታያል ብሎ ለሚሰጉ ሀገሮችና ለሚሰጉ አስተዳደርና መንግስታት ግን ቦታ ስላለው እዛም ላይ እንግዲህ ትንሽ መሳተፍ ችያለሁ ማለት ነው። አይ ቲንክ ሁሉን አስፔክት ልንካላቅም ግን የቀረቡት እነዚህ ናቸው። ሴቶች በሚመለከትና አረብ ሀገራት ሴቶቻችን በሚመለከት ግን ከአንዴም ሁለቴም ለማቅረብ ችያለሁ። ምክንያቱም አንደኛ ዘረኝነት ውስጥም አለ እንደ ባሪያ መታየት ዘመናዊ ባርነት ሲባል ጥቁር በመሆናችንም ከጥቁር አህጉር በመውጣታችንም በጣም ጥቃት የሚደርሰው እኛ ላይ ነው። የማንከፈለው እኛ ነን፣ የምንረገጠው እኛ ነን፣ የምንገደለው እኛ ነን፣ የሰውነታችን ውስጥ እንትኖች አካላት የሚወሰዱብን እኛ ነን። ስንጣል መንገድ ላይ ደግሞ ኤምባሲያችን የማያቆምልና የማያጮህልን እኛ ነን እና በዘረኝነት ነጥብ ላይ ማቅረብ ችያለሁ። ይሄንን በመካከለኛው ምስራቅ አፍሪካ ሴቶች የሚገጥመውን ሴቶቹ ወንዶችም ግን በተለይ ሴቶች ላይ ደግሞ ጥቃቱ ገፋ ስለሚል እሱን ለማቅረብ ችያለሁኝ። በሌላ በኩል ደግሞ ያው በሌባኖን ውስጥ የታየውን ክስተት በሚመለከት እንግዲህ ቀርቧል። ዓለም ብቻሳን በሚመለከት ሌሎችም በየቦታው የሚነጋገሩበትም ስለነበር በዛ ሰዓት ኮሪዶር ውስጥም በከምናገኛቸውም ድርጅቶች ሰዎችም ጋር ብዙ ቦታ መነጋገር ችላለን እና እንደዚህ ስንነጋገር ደግሞ ሌሎች ልክ እንደኛ ያሉ መንግስታዊ ያልሆኑ ድርጅቶች ጋር ስንነጋገር እነሱ አብረው የሚገፉበት ዘዴ አለ። እዛ ከምናቀርባቸው ወረቀቶች ውጪ ደግሞ በዩኤን ስትራክቸር ውስጥ ብዙ መልእክቶችን መላኪያ ሌሎችም እንትኖች አሉ የሚከፈቱ በሮችና እድል የማስተላለፊያ እድሎችም ስላሉ እንግዲህ እዛ ላይ ያው እንግዲህ አሁን አብረን ከብዙዎቹ ጋር ስራ እንቀጥላለን ማለት ነው። እሺ፣ አመሰግናለሁኝ። ሌላው ጥያቄ እርስዎ እንግዲህ በዚህ በትምህርት ለእድገት በሚለው የአፍሪካ ማህበር ውስጥ ይሳተፋሉ እንዲሁም ደግሞ በዓለም አቀፍ ኢንስቲትዩቶች ማህበር ውስጥም ይሳተፋሉ እና በተለይ በዓለም ደቻሳና ዓለም ደቻሳ መሰል ሁኔታዎች ላይ ተነጋግረው እዛ በነበሩበት ጊዜ ተነጋግረው እርስዎ ከተነጋገሩበት በኋላ በዚህም በኖርዌይ ጉዳይ ላይም ከተነጋገሩ በኋላ እስካሁን ባሉት ጊዜያቶች ውስጥ ያዩት አንዳንድ ለውጥ አለ ወይ ወይም ደግሞ ሁኔታዎች አሉ ወይ? አዎ፣ በተለይ የሊባኖንን ሁኔታ በሚመለከትና የዓለም ተሳሳን ጉዳይ በሚመለከት የዩናይትድ ኔሽንስ እኛ በኋላ በቢቢሲ ላይ በሌሎችም በአሜሪካን ወብሳይቶች ላይ ምናምን ያየናቸው ነገሮች ኦሪጂናል ወረቀቱ የዩኤን ነው፣ ዩኤን ውስጥ ነው እዚህ ጥያቄ ላይ ስንትን ትኩረት ተሰጥቶ እንዲሰራበትና እንዲጠና የተደረገው ስሟ ተጠቅሶ እንደ ምሳሌ ተወስዳ ማለት ነው። እና እንግዲህ ስፔሻል ራፖርተሮች አሉና በዘመናዊ ባርነት ላይ ያለው ስፔሻል ራፖርተር አለ፣ ቫይለንስ አገንስት ዊመን ሴቶች ላይ ያለው ጥቃት ላይ ያለው ስፔሻል ራፖርተር አለ። እና ስፔሻል ራፖርተሮች ያንን እንዲያዩ እንዲመለከቱ እና እዛ ላይ አንድ አይነት እንትን ላይ ምንድን ነው የሚባለው ወቀሳ ላይ እና መሻሻል ላይ እንዲሄድ ለማድረግ እንግዲህ ያንን አይቻለሁኝ። ኖርዌይን በሚመለከት ኖርዌይ የምትቀርብበትን ጊዜ ትንሽ መጠበቅ ያስፈልግ ይሆናል። በየቦታው ብዙ ነገሮች ቀርበዋል። ካል ያለፈው አመት ትዝ ይላችሁ እንደሆነ ዩኤንኤችሲአር ጋር ቀርበዋል፣ ኢንተርናሽናል ማይግሬሽን ኦርጋናይዜሽን ጋርም ቀርበዋል። እንደው የእውነት ሬፊጂዎች እንኳን አይደለም ቢሉ እንደ ማይግረንት እንኳን ያላቸውን መብት በሚመለከት መታየት አለበት በሚል ምክንያቱም መልሰን መላክ እንችላለን እንፈልጋለን የሚል ነገር ስላመጡ መልሰው መላክ የሚለው ራሱ ራሱን የቻለ ፕሮሲጀር አለው፣ አካሄድ አለው፣ አያያዝ አለው ና ትክክል አይደለም ብለን ከመጮኋችን ባሻገር ደግሞ እንዴት እንደሚካሄድስ ማንን ማንስ ነው የሚያየው የሚል ነገርም ስላለ ካለፈው አመት ጀምሮ እንግዲህ የተያያዝነው ነው ማለት ነው። እና እስካሁን ድረስ ማንም አልተላከም። ውጥረት አለባቸው እስከሚገባኝ ድረስ ውጥረት አለባቸው። ምክንያቱም መላክ እንፈልጋለን ማባረር እንፈልጋለን ባሉበት ሰዓት እዛው ሀገር የተወለዱትን ልጆች በሚመለከት ወላጆቻቸውን አባረው ልጆቻቸው ይቅሩ አይቅሩ ይህን እንኳን ጥያቄን በደንብ ያልታየ ነው። እዛ የተወለዱትን ወረቀት ላለመስጠት ሁሉ እንግዲህ ዝንባሌ ስላላቸው እና አይ ቲንክ ብዙ ላይ ለማስገታት የሚቻል ይመስለኛል። ወደ ለውጥም እንዲሄድ የሚያግዝ ይመስለኛል። ይህን በምልበት ሰዓት ግን በአሁኑ አመት ወይም ባለፈው አመት ያደረገ ነገር አለም እነዚህ ጥያቄዎች ላይ ለምሳሌ ዘመናዊ ባርነት ላይ ወይም ደግሞ ዘረኝነት ላይ በአውሮፓ ውስጥ ደግሞ ያሉትን ስደተኞችን ወይም ደግሞ ኢሚግራንቶችን አጎሳቅሎ መመለስ ላይ ብዙ የሚሰማሩ ሌሎች መንግስት ያልሆኑ ድርጅቶችም አሉ እና የእነሱ ሁሉም ጩኸት ላይ የእኛ ጩኸት መደረቡ የእኛ እኛም ደግሞ ልክ እንደነሱ ሁሉም በተለያዩ ሀገሮች ውስጥ ያለውን ብሶት ለማስተጋባት የተለያዩ መንግስታዊ ድርጅቶች እዛ እንዳሉ ሁሉ እዛ ውስጥ የኢትዮጵያም ውስጥ ያለው ብሶትና ኢትዮጵያን ላይ ያለው የሚደርሰውን በደል ማስተጋባት መቻላችን ከሌሎች ጋር እንድንደመር ያደርገናል። ስራችን እንድንሰራ ያደርጋል። ሆምወርካችን እንድናደርግ ያደርጋል። ዝም ብለን ቸልተኞች ሆነን እንዳንቀር ያደርጋል። ወይም ደግሞ ቸልተኞች መምሰል ባይሆን ምክንያቱም ቸልተኝነት እንኳን አይደለም መብታችን እንደምናውቅ እነዚህን ሁሉም የሚገኙ መድረኮችን ደግሞ መጠቀም እንዳለብን ተጠቅመን ደግሞ በዛ ላይ ተረባረበን መታገል እንዳለብን እንደምናውቅ ማሳወቁ ሁሉ እንግዲህ ወሳኝነት አለው እና ይሄ ውጤታማነት የሚለው ነገር ከበፊት ጀምሮ ያለ እና ለወደፊት የሚቀጥል ነው እና አሁን ምንድን ነው እሱ ማድረግ ያለብን ነው ጥያቄ እና ምን ማድረግ እንዳለብን አንድ ምሳሌ ስጣችሁ እችላለሁኝ። ለምሳሌ ዘመናዊ ባርነትን በሚመለከት ሳውትኢስት ኤዥያ ውስጥ ያሉት አገሮች ውስጥ ብዙ ርብርቦች ተደርጓል። እዛ ርብርቦች ውስጥ የትሬድ ዩኒየን ሰራተኞች ዲያስፖራ ያሉ ህዝቦች ማለትም የኢንዶኔዥያ፣ የስሪላንካ፣ የኢንዲያ ምናምን ዲያስፖራ ውስጥ ያሉትም የእነዚህን ሁሉ ኢንፑት አጠራቅሟል። የአይኤልኦ የዓለም ሰራተኞች ማህበር ማለት ነው፣ የተባበሩት መንግስታት የዓለም ሰራተኞች ማህበር አጠራቅሞ በዛ ውጤት ብዙ ዶኪመንቴሽን ሊጠራቀም ችሏል እና እኛም ደግሞ በያለንበት ቦታ ድምጻችንን ብናሰማ አሁን እኛ የምናወራው መካከለኛው ምስራቅ ስላሉት ብቻ ሳይሆን ኢትዮጵያ ውስጥም ስላሉት ነው። ከዛ ደግሞ ኢሚግረንትን በሚመለከት በዓለም ላይ ሌላ ቦታም ያሉት ነው እና በየምንኖርበት አካባቢ እኛ ከጌታችን መውጣት አለብን። የኢትዮጵያን ኮሚኒቲ ማጠናከር ስራችን ነው። ኢትዮጵያውያንን መደገፍ ስራችን ነው። መደጋገፍ ያስፈልጋል። ነገር ግን ዓለም ላይ ነው የምንኖረው። ዓለም ላይ ስለምንኖር ደግሞ ልክ አሁን ይሄ የየመን መድረክ እንደሚያደርገው አይነት ኢንተራክሽን በየምንኖርበት ሀገርም የሚነሱን ጥነጥቦችም ስላሉ አንደኛ ከዛ ትምህርት መውሰድ እንችላለን። ሁለተኛ ደግሞ እዛ በመሳተፋችን የሌሎቹን ማዳምጥና ከሌሎች መማር ብቻ ሳይሆን የነቃና የሚታገል ህብረተሰብ ክፍል ኢትዮጵያም እንዳላት እናሳየን ማለት ነው። ያኔ ነው ሰው የሚያዳምጠን የሚያየንና አብሮ የሚራመደው አብሮ ሊሰራ የሚሞክረው። የነቃ ሰው እስከሌለ ድረስ ማንም አይራወጥም እና በያለንበት አካባቢ ካሉ ኢትዮጵያውያን ጋር ብቻ ሳይሆን ልክ እንደኛ ተመሳሳይ ብሶትና ተመሳሳይ ችግር ያላቸውን በዛ እንኳን ብንጀምር ከዛ አልፎ ብዙ ነገሮች አሉ። አሁን ሴቶችን በመለከት ከሁሉም ሴቶች ጋራ ሁሉም ቦታ ብዙ አይነት ነገር አብረ የምንሰራቸው ነገሮች አሉና ግን ቢያንስ ከኢትዮጵያ ጉዳይ ጋራ አንድ አይነት ለምሳሌ የዘረኝነት ይሄ ኤትኒክ ፖለቲካ የሚያመጣው ችግር የሴቶች በጦርነት ሜዳ ሆነ ወይም ከዘር አንጻር መደፈር እነዚህ የተለያዩ አርስቶች ናቸው የሚነሱና የህዝቦች መፈናቀል አሁን ደቡብ ኢትዮጵያ ውስጥ ምዕራብ ኢትዮጵያ ውስጥ በየቦታው አፋሮቹ ጋር እስከ ዋልድባ ድረስ እንግዲህ ሰዎችን ገዳማትን ሳይቀር ህዝብን ሳይቀር የውስጣዊ መፈናቀልና ሀገር ውስጥ መፈናቀልን በሚመለከት ችግር ያላቸውና የሚታገሉ ህዝቦችና የሚያታገሉ ድርጅቶች አሉ። እና በየያለንበት ቦታ እነዚህን ሁሉ አርስቶች ከሚነኩ ድርጅቶች ጋራ ሁሉም ከተማ ውስጥ አሜሪካ ሆነን ላቲን አሜሪካ ሆነን ሳውት አፍሪካ ሆነን ኒውዚላንድ ኦስትራሊያ ሆነን ስዊድን ሁሉ ቦታ አሉ። እና መሳተፍ አለብን። እንደዛ ከተሳተፍን የሚመጣው ፍሎ የሚመጣው የትግል የሚታገል ሰው መኖሩና ጥያቄዎች መነሳታቸው ተጠራቅሞ መምጣታቸው ነው የሚፈነቅለው ወይም ደግሞ የሚረዳው። ምክንያቱም ተባበሩት መንግስታት ሁሉን ነገር የሚፈታበት ቦታ አይደለም። የመንግስታት ስብስብ ነው። መንግስታት ናቸው የሚወስኑት። ነገር ግን በተወሰነ ደረጃ ለመጋፋትና በተወሰነ ደረጃ ደግሞ ተደማጭነት እንዲኖርና ለእህቶቻችን ለወንድሞቻችን መንደርስበት ይኖራል ማለት ነው። ከዛ በላይ ደግሞ የተደራጀ ነው ያደራጀን ያልተደራጀ ነው እንዲደራጁም እያደረግን ምናረጋው ትግል በዛ ሂደት ውስጥ ሁላችንም እንማር። በዛ ሂደት ውስጥ ሁሉም ሰው ስለ ዓለም ምንነት ስለ ከቤቱ ወጣ ብሎ ከጓዳው ወጣ ብሎ ስለ ውጩ ሴቶችም ኢትዮጵያ ሴቶች ሆነ ሌሎች ሴቶች ስለ መፈናቀል ከሆነ ህንድ ሀገር የሚፈናቀሉት ብራዚል የሚፈናቀሉት ያንን ሁሉ ወደ ማየትና ዓለምን ወደ ማንበብ ሁሉ እንሄዳለን ማለት ነውና ከዚህ አንጻር እንግዲህ በሰፊው መስራት ከቻለን እኛም እናድጋለን ለወገኖቻችንም እንደርሳለን እና የተሻለች ኢትዮጵያ ወደፊት ኢትዮጵያ የተሻለች ለመሆኗ ማረጋጋጫችን እንደዚህ አይነት ጭብጥ ትብብሮችና ጭብጥ ስራዎች መስራት ይመስለኛል። እሺ አመሰግናለሁ። እንግዲህ እኔ ብዙ ጊዜ የማየው ማለት ነው ለምሳሌ አሁን እርሶ በዚህ በተባበሩት መንግስታት በሚያደርገው ስብሰባ ላይ መጀመሪያ ጊዜው ሳይሆን በተደጋጋሚ ይገኛሉ። የተለያዩ ችግሮችና ሁኔታዎችን ይደብሳሉ ይናገራሉ። ለምሳሌ እንደ ኖርዌይ በአረብ ሀገሮች ስለሚደረጉ እህቶቻችን ስቃይና መከራ በሀገራችን ስለሚደረገው ግፍና በደል የመሳሰለውን ሁኔታ ግን ብዙ ጊዜ ችግሮቹ ሲፈጠሩ ሁላችንም እንጮሃለን። ከዛም ከዚህም የተለያዩ ድርጅቶች እንደርሶም እንደሌላውም የመሳሰለው ከዛ በኋላ ሌላም ችግር ይመጣል። ወደዛኛው የጀመርነውን ነገር ግቡ ለማድረስ ለምሳሌ አሁን የኖሪውን ጉዳይ የዓለም ደቻሳን ጉዳይ የመሳሰሉትን ጉዳዮች የመሬትን ጉዳይ የሰዎችን ነካርገውታል በኢትዮጵያ በእርሻ ላይ ያሉ ሰዎችን ማፈናቀሉን ጉዳይ እንደው በይታውት እኛ እስከ መጨረሻው ያለ መሄዳችን ነው ችግሩን እንደገና በችግር እየመጣ የምናየው ወስ ሌላ ችግር አለብን? እኔ ልዩ ችግር ያለብን አይመስለኝም። ምክንያቱም የዓለም ህዝቦችን የትግል ታሪክ ካየን የዓለም ህዝቦች የትግል ታሪክ ላይ የፖለቲካ ድርጅቶች ታሪክ የህዝባዊ ድርጅቶች ታሪክ የመደራጀት ታሪክ የመደራጀት ድክመት የመደራጀት ጥንካሬ እነዚህ ሁሉ ነገሮች እኛ ጋር ያሉት ሁሉ ጋር ያሉ ናቸው። ሶስተኛ ዓለም ውስጥ ያለው ደግሞ ያው የባሰ እንደኛ ነው። ግን ይህን ጥያቄ በማቅረብሽ በጣም ታግዥኛለሽ ምን ለማለት ነው ያዝ ለቀቅ የሚመስልበት ምክንያት በጽናት በያለንበት ቦታ ላይ ሁላችንም ከዓለም አቀፉ አንጻር እያያዝን ስለማንሄድበት ይመስለኛል። አሁን ለምሳሌ ቅድም ያነሳሁት ምንድን ነው መፈናቀል ሲባል መሬት መፈናቀል፣ የዘር ፖለቲካ ሲባል ኤትኒክ ፕሮብሌም፣ እነዚህን ስናይ እኛ ኮንጎና እኛ ምንድን ነው የሚያመሳስለን፣ ዩጎዝላቪያ የተካሄደውና እኛ ምንድን ነው የሚያመሳስለን፣ የህዝቦች መፈናቀል በኢንዲያ ውስጥ እንዴት ነው፣ በብራዚል ውስጥ እንዴት ነው ብለን ብናይ ወርልድ ሶሻል ፎረም ጋር አሁን ጊዜ ያነሳላቸዋሉ። ይሄንን ወርልድ ሶሻል ፎረም ጋር ብንሄድ ስለ ኢንተርናል ዲስፕሌስመንት የገበሬው ድህነት የገበሬው ክብ ውስጥ መፈናቀል የድሆች ህዝቦች መፈናቀልና መፈናቀልና የዘር ፖለቲካን ሁሉ በሚመለከት ሁሉም ጋር አለ እና በያለንበት ሁሌ ብንሰራበት ምንም ነገር እንዳልሰራን አይሰማንም። አለበለዚያ ግን ሁልጊዜ ምን ይመስለናል አርስት ሲመጣ ብቅ ምንል ይመስለናል። አይደለም አሁን ለምሳሌ የናይጄሪያ ሴቶች ወይም ደግሞ አይ ዶንት ኖ የሳውዲ አረቢያ ሴቶች የትም ቦታ ሴቶችን በሚመለከት በየአካባቢያቸው ሰላማዊ ሰልፎች ካሉ ስብሰባዎች ካሉ ምን ካሉ መሄዱ አንድ ነገር ያስተምራቸዋል፣ ሁለት ያጠናክራቸዋል፣ ሶስት ዓለም ትግሉ ደግሞ ዓለም አቀፋዊ እንደሆነም እናያለን ማለት ነው። ግን እሱ ብቻ ሳይሆን የሚሰራው ነገር ውጤቱ አንድ ላይ ነው የሚሄደው ስል ምን ለማለት ነው በሀገራችን ውስጥ አምባገነን ስርዓት እንዲፈናቀል የአምባገነን ስርዓት ደግሞ ከሄደ በኋላ መሰረታዊ የሆነ ለውጥ መጥቶ የህግ የበላይነት እንድኖር እንፈልጋለን። ማለት ያ ህግ የበላይነት ያለበት ሀገር ውስጥ ግን የተሻለች ኢትዮጵያ ሆና ለሁሉም ዜጎቿ የምትደርስ አይነት ሀገር እንድትሆን የሚረዳት እነዚህን ህዝቦች ትግሎች ሁሉ ማየትና አብሮ መራመድም ነው። ብዙ እነዚህ ሁሉ ህጎች የሚረቀቁትና መንግስታት ፈርሟቸው ህጎች እኮ ብዙ ሀገሮች ላይ ስራ ላይ ይውላሉ። አምባገነን ሀገር ውስጥ ግን ሁሉም ነገር ይፈረማል፣ የትኛውም ስራ ላይ አይውልም። አንዳንድ አገሮች እንደው ከዚህት ማስቻለሁኝ ግን መደጋገም ጥሩ ነው። አሜሪካ ነገር ሳለ የልጆች መብት ነው አልፈረሙ። ጋት ልጆች መብትን በሚመለከት ልጆች ይታሰራሉ፣ ልጆች ሬፕ ይሆናሉ፣ ህፃናት ይወልዳሉ። ስለዚህ ገናንን ብለው ትግል ላይ ናቸው። እንዲፈርሙ ግን ውጥረት አለባቸው። እና እኛ አገር ደግሞ ምን ፈልገው ስርዓት ደንበኛ የሚመጣው ስርዓት የተሻለ ስርዓት ይሆናል ብለን ካሰብን እና ዝም ብለን እንደገና ሌላ ዙራን ባገነን መጥቶ እንደገና ሌሎች ተወግደው ዝም ብሎ እንደዚህ የሪፎርም የጥገና ነገር ሳይሆን ለኢትዮጵያ ህዝብ ውስጥ ላሉ ለድሃው ህዝብ የሚደርስ አይነት ስርዓት ይመጣል ብለን ካመንን እነዚህ ሁሉ ህጎች በስራ ላይ የሚሆኑበትን መንገድ ሁሉ ማጥናትና መከታተል ያስፈልጋል። ይሄን ደግሞ እንዴት ነው የምናደርገው? በየሰዋቹ ከተሳተፈን በየትግል መድረኮቹ ላይ ካየን እየዳበረን ስለምንሄድ ነው። እና ይሄን እየሰራን ከቀጠልን ሊያስ ለጋግ ብድግ ቁጭ ምናምን እናረጋለን ብለን አንገምትም። አሁን ኖርዌይ ላይ ያለው ትግል እኮ ኖርዌይ ላይ ብቻ አይደለም። ኖርዌይ እንዲያውም ተፈራርሜ ልካለሁ ስላለች በይፋ ተፋጠጠች እንጂ ሌሎቹ አውሮፓ ሀገሮች እንግሊዝ፣ ጣሊያን፣ ፈረንሳይ፣ ጀርመን ተባብረው እኮ እየላኩ ነው ወደኋላ እየመለሱ እኮ ነው። እና ምን ለማለት ነው የሚያያዙ ነገሮች ናቸው። እና ዩኤንኤችሲአር ለምን በሚመለከት ሰዎች ሚዲያ ያስፈልጋል ማይግሬሽንን በሚመለከት እና ኤኒዌይ ካናዳ ገጠር ውስጥ ብንሆን ሴንትራል አሜሪካ ሆነን ካሊፎርኒያ ሆነን ዶን ነው ጣሊያን ሆነን ግሪክ ሆነን ጄኔቫ ሆነን ስፔን የትም ቦታ ያለን ኢትዮጵያውያን ይመለከተናል በሚለው ነገር ሁሉ ከተሳተፍን ለዛ ውስጥ አንደኛ የወገኖቻችንን ብሶት እናሰማለን፣ ባለንበት አካባቢ ደግሞ እህቶቻችን ላይ የሚደርሰውን ነገር እንመሰክርላቸዋለን፣ ድምጻቸውን ሆናለን እናገርላቸዋለን ማለት ነው። በዛ ፕሮሴስ ውስጥ ደግሞ የተሻለ ዜጋ እንሆናለን። እና እኛ የተሻለ ዜጋ ስንሆን ኢትዮጵያ የተሻለች የምትሆነው፣ አለበለዚያ እንደገና ሌላ ዙር አምባገንና ሌላ ማስወገድ ምለው ለዚህ ነው። እና ይሄ ለምሳሌ አሁን ኢትዮጵያ ውስጥ እንደገና ሌላ የመንግስት ለውጥ ቢመጣ እኛ ስልጣን ላይ የተወሰነው እንወጣለን ሌላው ግን አይገባም ብሎ የሚያስብ ብዙ ሰው አለ። መሰረታዊ ለውጥና ህገ በላይነት ለሁሉም ካልመጣ ለማንም እንደማይመጣ ለውጥ ግንዛቤ የለም። ይህን ግንዛቤ በትግል ውስጥ ነው የምናገኘው። እና በየቦታው ኮሚኒቲዎቻችን እችን ትንሽ ኢንተርናሽናሊስት አስፔክቷን ቢይዞት አንድ ያዳብራል። ከዛ ደግሞ የምንሰራውን ትግል እያየ ነው እንሄዳለን ማለት ነው። ያዝለቀቅ አይሆንም ብዬ ነው የምገምተው። እንግዲህ ጥያቄሽን ካልመለስ በሌላ መብት አቀርብልኛለሽ ማለት ነው እንደገባኝ ካልሆነ። እሺ፣ ከልብ ነው የምናመሰግነው። በደንብ ነው ጥያቄውን የመለሱልኝ። ግን አሁን እዚህ በፓልቶክ ላይ በኖርዌይ ጉዳይ ወደኋላ መለስ ብዬ ነው የሚጠየቁ ጥያቄ መሰል ነገሮች አሉና አንድ ሰው ምን ይላል? እኛ ኖርዌይ ያለን ሰዎች በጣም ችግር ላይ ነን ያለ ነው፣ ምንም የምናየው ነገር የለም እና ምን እየተሰራ ነው ያለው የሚል ጥያቄ አለው። እና ምን እየተሰራ ያለ ይመስልዎታል? እኔ ብዙ ነገር የተሰራ ያለ ይመስለኛል። እንዲያውም ባለፈው ሰሞን አሁን ቀኑን ባላስታውስ እንኳን በመጀመሪያ በኖርዌይ ውስጥ እነዛ እንትኖች ትግሎች የተጧጣፉ ሰሞን በዌብሳይቶች ላይ በጋዜጦች ላይ በሚወጡት ትችቶች ላይ ኢትዮጵያውያን እየጠቀሰና ኢትዮጵያን የሚያመላክት ብዙ ነገሮች ነበሩ። እና ያልተላኩበትና ያልተሰደዱበት ምክንያት ትግል መኖሩ ነው። ወጥተው ሰላማዊ ሰልፍ ያደርጋሉ፣ ይጋፈጣሉ፣ ይታገላሉ፣ ብሶታቸውን ያሰማሉ። ወረቀታቸው የጠይቋቸው ቦታዎች ጋር እንደገና ሄደው አቤቱታ ያቀርባሉ። እና ብዙ ትግል አለ እንዳልኳቸው። በሌላ አካባቢ ሰው እየሄደ እየተመለሰ ነው። የኖርዌይ እንግዲህ ዋና መብራት የሆነን ለምንድን ነው አፍነን በግፍ እንመልሳለን ብለው ስላለ እና ለምን እንዴት ትመልሳለህ ስለተባለ እዛ ውስጥ እርስ በርሳቸው ላይ ውጥረት ፈጥረንባቸዋል ማለት ነው። ጃስቲስ ሚኒስተሩ ነው የሚወስነው ተብላ ጃስቲስ ሚኒስተሩ መላክ አልቻለም ማለት ነው። እንግዲህ ያንን ይህን ካል አይልክ የሚለውን አላውቅም፣ ግን ትልቁ ውጥረታቸው አሁን ደግሞ በዓለም ላይ በጣም የተጋፈጡበት የዘረኝነት አገራችን ማልታይራሻል እንዳትሆን ስል ነው የሁሉ ሰው የገደልኩት። እና እነዚህ ሁሉ ሶሻሊስቶች ናቸው ሀገሬ እንደዚህ ያበላሹትና የወደፊት ስልጣን ላይ ሶሻሊስቶች እንዳይኖሩ ላጭዳቸው ነው የሄድኩት። እንዲያውም ፕራይም ሚኒስቴሯን ህዝብ ፊት ላርዳት ፈልጌ ነበር ከአልቃይዳን የተማርኩት ምናምን እያለ ኖርዌይን እያዋረደ ነው በዓለም ላይ። እኔ አሁን የሚልኩ አይመስለኝም በእንደዚህ አይነት ኮንቴክስት ውስጥ። ግን ትግል መቀጠል አለበት እና ጎበዞች ናቸው ነው የምላቸው እኔ። ጎበዞች ናችሁ፣ በርቱ። ሌሎች ቦታዎች ሰው ጸጥ ተብሎ እየሄደ ነው ያለው። ምክንያቱም ኮሚኒቲ ጠንካራ አይደሉም፣ ኮሚኒቲ ላይ ይደራጀው። እኔ ትዝ ይለኛል የዛሬ 6 ወይም 7 ዓመት ከሳውት አፍሪካ የመጣ ኢትዮጵያዊ ከሳውት አፍሪካ መጥተው ወደ ስዊዘርላንድ ነበር ከሳውት አፍሪካ መጥተው በግሩፕ የሚሄዱት አንዱ ተይዘው እንመልሳለን ብሎ አውሮፕላን ውስጥ ጨምረውት ሲታገል ይሞታል። ስለ ሞተኝ አተሰባስበን ሬሳ የሚላክበትን ምናምን ተነጋገርን። የፈረንሳይ ኤር ፍራንስ ግን ውስጥ ያሉ ሰዎች ከአሁን በኋላ የሚታሰር ሰው ምክንያቱም ከዛ ፊት አንድ አርጀንቲና ተወላጅም እንደዛ በግድ ሲመለስ ሞቶ ነበር። ይህን ሁለት በማጣቀስ የሚታሰር ሰው ፖሊስ እጁ ላይ ብረት ያደረገበት ሰው ከመጣ አንሳፈርም ብለው ትግል አደረጉ። ለዚህ ይመስለኛል አሁን አውሮፓውያን ሲልኩ አሰባስቦ ከተለያየ ሀገር አሰባስቦ በየ አይ ቲንክ እንደሚባለው ወደ ኋላ መመለሻ ቦታ የሚሏቸው አሉ ያስቀምጧቸውና ሰባስቡ በማናቀው መንገድ ከአንድ ቦታ ነው የሚወስዷቸውና እሱ ላይ ሁሉ ክትትልም ጥናትም ምንም ያስፈልጋል። እና ደህና ይዛችኋል በርቱ ነው የምለው እኔ እስካሁን በማየው ኖርዌይ ራሷ ተወጠራለች በራሷ ፖለቲካ። ከዛ ባሻገር ግን ባደረጋችሁ ትግል የተነሳ ሁላችንም በየቦታው እናንተን በሚመለከትን በምናደርጋችሁ ጩኸቶች፣ ትግሎች፣ ደብዳቤዎች፣ ጭቅጭቃዎችና ምልልሶችም የተነሳ ነገሩ ተወጥሮ ያለ ይመስለኛል። እና በርቱ ነው ምለው እስካሁን እኔ እስከሰማሁት ድረስ እስካሁን ሰው አልተመለሰም። እሺ እንግዲህ መልሱን ያገኙ ይመስለኛል። ዋናው ቁም ነገሩ ግን ሁሉም ሰው እያንዳንዱ የራሱን ድርሻ መወጣት አለበት፣ መታገል አለበት። ወይም ደግሞ እስካሁን ድረስ ያከናውኑ የነበሩ የኖርዌይ ልጆች አሁንም ሳያቋርጡ ጥረታቸውን ማድረግ አለባቸው። በዓለም ዙሪያም ያሉም ነገሩ የረገበና የቀዘቀዘ ቢመስልም ሁኔታው መሰረታዊ የሆኑ ምላሾችን እስከሚያገኝበት ድረስ ሁላችሁንም በያለንበት ጥረቱን እንቀጥል ነው እንግዲህ የወይዘሮ ገነት ግርማ አባባል። ሌላ ልጠይቅ የምፈልገው ደግሞ ባለፈው እዚህ በፌስቡክ ላይ ተለጥፎ ነበር የወይዘሮ አለም ደቻሳ ቤተሰቦች ለልጄ እንኳን ቢሆን የእናቱን መሞት አልናገርም የሚለው። ሌላው ደግሞ እንግዲህ በአለም ደቻሳ ዙሪያ ዩኤን የጻፈዋል የተለያዩ ሂውማን ራይት አለ የመሳሰለዋል እና ተጣርቶ መልሱ እንዲያገኝ በሚል በዚህ በእናንተ ትምህርት እድገት በሚለው ና በአለም አቀፍ የሴቶች ማህበር ያላሰለሰ ይህ ጉዳይ የአለም ደቻሳ ና የመሳሰሉት ለጊዜው የአለም ደቻሳ ተመዝግቦ ወይም ደግሞ ተቀርጾ በመታየቱ ነው ሁላችንን የሚያስጮኸው ና ሌሎች ያልተጮኸላቸው ግን በእንደዚህ አይነት ሁኔታ ህይወታቸው ያለፈ የተዘገበ አለ፣ ህይወታቸውን ያሳለፉ። ስለዚህ ከተለያዩ አገሮች ከኢትዮጵያም አንድ ልጅ እንደዚሁ ራሷን የገደለች እንዳለች ነው እንግዲህ የተዘገበው። ስለዚህ በዚህ ዙሪያ ላይ የአለም አቀፍ የኢትዮጵያ ሴቶች ድርጅት ና ይህ የእናንተ ትምህርት በእድገት ወይም አፍሪካን አሶሲሽን ኦፍ ኤዱኬሽን ፎር ዲቨሎፕመንት ምን እየሰራ ነው? እንግዲህ እንዳልኩሽ እስካሁን የምናደርጋቸው ነገር እንቀጥልበታለን። አንደኛ ዩኤን አሁን እንግዲህ በየአመቱ እኔ መሄድ ሞክር መሳተፍ ሞክርባቸው ስብሰባዎች የማርች ነው። ምክንያቱም ሶስት ሳምንት ምናምን ስላለው የበለጠ አጀንዳ ላይ የበለጠ መሳተፍ ያለ እሱ ብቻ ሳይሆን ግን በጁን አንድ ስብሰባ አለ፣ ሴፕቴምበር አንድ ስብሰባ አለ እና ከእኔ ጋር የሄዱት እህቶች ከዚህ በፊት ሄደው ምንም ነገር ወረቀት ምናምን አላቀረቡም፣ ግን ሁኔታውን አይተውታልና በጁን እንደገና እንድኔ ጥሪ አድርገዋል። በዛ ላይ እንቀጥልበታለን። ከዛ ውጭ ግን ባሉንም ግንኙነቶች ውስጥ እነዚህ ነገሮች እናነሳለን። አንደኛ የአለም ደቻሳ ጉዳይ ብቻ ሳይሆን የሸዋ የሙላ ቲንክ እንትን ማልታ ሄደችዋ እንግዲህ የሞቱት የተቃጠሉት ብዙ ነገር የደረሰባቸው በደል የደረሰባቸው እህቶች ወንድሞች በየቦታው ናቸው ያሉት እና ያ እንዳይረሳ የምናደርገው በያለንበት ሀገር አሁንም ኢንሲስት አደርጋለሁ በምንኖርበት አካባቢ እነዚህን ነገሮች እያነሳን የሚመዘገብበት ቦታ አለ። ሁሉ ጋር አምነስቲ ኢንተርናሽናል አለ፣ እንደ ሂውማን ዋይት አይነት ድርጅቶች አሉ። ከዛ ደግሞ እያንዳንዱ ሀገር የራሱ ሰብአዊ መብት አለው። ኔሰሰሪሊ እነዚህ የታወቁ አንድ የታወቀ መንግስታዊ ድርጅት ብቻ ሳይሆን አሉ በየአካባቢያችን እና እዛ ሄደን ሁላችንም ማሰማት አለብን ማለት ነው። ዓለም አቀፍ ኢትዮጵያ ሴቶችን ድርጅት በተመለከተ ያው በማርች ወር ውስጥ በሞላ የተለያዩ ሴቶችን አምጥተን ጥያቄ ምናምን ስንቀርብና ስናነጋገር ነበር። ምክንያቱም ያሉ ትግል ተመክሮችን ሌሎች ሰዎች ቦታ መስማታቸውም ኢምፖርታንት ስለሆነ ወይም ደግሞ ያሉ ብሶቶች ቤት ውስጥ ያለ ኑሮ፣ የግለሰብ ኑሮ፣ የሴቷ ኑሮ እንዴት መሻሻል አለበት የሚለውን ደግሞ በደሉ የደረሰባቸውና ችግሩን ያዩት እንዲናገሩ አድርገናል። ይሄ የምናረጋቸው በየቦታው በሚደረጉ ስብሰባዎችና በፋልቶክ ላይ የምናረጋቸው ውይይቶችን በየጓዳ ቁጭ ብሎ የሚሰሙ እህቶችን ያበረታታል ብዬ ገምታለሁ። ከዚህ ስጥ አንስቻለሁ። አሁንም ሁሌም ደጋግሜ የማነሳው ግለሰቡን የሚያውቀው ጓዳ ነው። ስለ ተደራጅቻለሁ፣ አደራጅቻለሁ፣ እኔ መሪ ነኝ፣ ድርጅት እንደዚህ ነኝ፣ ወይም ደግሞ ብሶች ጥያቄ አንደኛ ነኝ ምናምን የሚለው ሚስቱ ናት የምታውቀው፣ ቤተሰቡ ነው የሚያውቀው፣ አካባቢ ነው የሚያውቀው፣ የሚኖርበት ከተማ ውስጥ ያለው ኮሚኒቲ ነው የሚያውቀው። እንደዚህ በፓልቶክስም ብለን ከሩቁ እንደምንወራራው አይደለም እና ያ ሰው በግለሰቡ በኑሮ በሂደቱ ባለበት አካባቢ ላይ የተሻለ ሰው እንዲኖር የተሻለ ሰው እንዲሆንና እንዲታገል ያደርጋል ማለት ነው እና በዓለም አቀፍ ኢትዮጵያ ድርጅትም ይህንን ነው የምናደርገው። በእርግጥ በተመክሮ እንግዲህ 2000 ዶች ቬሌ እንዳለች 2003 ሳይሆን 2006 ጀምሮ ድርጅቱ ጀምረውን አምስተኛ አመት ያገባደልና በየቦታ ብዙ ህጣሽ ናቸው የሚጽፉልን ግን በይፋ ፓስቶክ ላይ ከሚናገሩት ወይም ኢሜል ላይ ከሚናገሩት በጎን የሚያናገሩ ወይም እርዳታ በሆነ መንገድ የሚጠይቁ ህጣሽ አሉ። ሁሉም ነገር ይታያል ማለት አይደለም ግን መኖራችን ለዚህ ሁሉ ይጠቅማል ብዬ ነው ማስበውና ምን ታረጋላችሁ የሚለው ይሄንን ምን ሰራቸውን ነገሮች ሁሉ ማሳወቅ አለብን። አሁን አንቺ በራዲዮ ኦንዳሮሳ በኩል ያደረግሻቸው ነዛን ሁሉ ከኔ በሌባኖን በኩል ሲያልፉ ሲገቡ ሲወጡ እዛ ሲኖር የደረሰባቸው ብረሎች በሞላ ያደረግሻቸው ቃለ መጠይቆች በሞላ ይጠቅሙኛል። እኔ በየቦታው ፈረንሳይ ሀገር ሆነ ዩኤንሲ ሄድ ሆነ አንጎላ ፈረንሳይ ሌሎች ቦታዎችም የትግል መድረኮች ካሉ ወይም ሌላም ሀገር ኒውዮርክም የትም ቦታ ከሰዎች ጋር በምናወራበት ጊዜ ይመጣል። አሁን ለምሳሌ በላይነሽ ማን ነው ዲኤች ለማንሳት ትችላለች። በሰፊው ግን ኒውዮርክ ስብሰባ ላይ እያለን አንድ እህታችን ተነስታ ትልቅ ገለጻ አድርጋለች። ከግብጽ ነበር የመጣችው እና ግብጽ እስር ቤት ውስጥ ብዙ እንዳሉ በየቦታው ብዙ የሚሰቃዩ እንዳሉ እና ለእነሱ ማነገር መደረግ እንዳለበት ላመጣ ተናግራለች። እና በእነዚህ አይነት መድረኮች ላይ ሁሉ ሄደን ሄጃ አናግሬያታለሁ። ሌሎችም አናግረዋቸዋል እና ምን እንደምናደርግ በያለበት ሰው ጋር ሁሉ ለመድረስ እንደምንሞክር በእኛ በኩል በአድራሻ እንዲልኩ ምን የሚል ተነጋግረናል። አሁን እኛ አንድ የጎደለን ነገር ስልክ ነው። ስልክ ያስፈልጋቸዋል ተብለናል። ኢሜይል ብቻ አይበቃም ወይ ወሰፍ ቻይ በቃ ምስላለ እሱ ላይ መስራት አለብን እንጂ እኔ ያቀማችንን በሞላ እየሰራን ነው ላለው። ምክንያቱም አብሮን ብዙ ሴቶች አሉ። ሴቶቹ አብሮን ያሉን ህቶች ማዳመጥ መደገፍና አብሮ መሄድ ነው እንጂ መድረክ መያዝና መድረክ ይዞ ማይክሮፎን ይዞ ወይም ደግሞ ውጭ ሄዶ መታገል የሚለው ላይ ገና ነው። ወደዛ እንዲሄዱ ማድረግ ነው ስራችንና እዛ ላይ ብዙ እየሰራን ያለን ይመስለኛል እኔ ሳስበው። ምክንያቱም ምንም እንደዚያ ነገር ያልነበሩባቸው ዘመኖችንም ስላለፍን በ1970ዎቹ ውስጥ የነበረው የኢትዮጵያ ሴቶችም የጥናት ግሩፖች ውስጥ እንሰራ ከነበረው ዘመንና አሁን ደግሞ 2006 አይዳሉ እስኪቋቋም በነበረው ውስጥ ምድረ በዳ ነበር ስለ ሴቶች መንገድ ነበር። ዛሬ በሴቶች በኩል ብዙ ድርጅቶች ማአት በየቦታው አሉ። ሁሉም በያሉበት ቦታ ጥሩ ስራ እየሰሩ ነው። አሁን አይተናል አምራዊት ትናንትና በዚህ ቤት ንግግሯን ሰምተናል። በያሉበት ሁሉም ጥሩ ስራ እየሰሩ ነውና አንዳንዶቹ አገር ቤት ውስጥ ቧንቧ የሌለበት ዘመዶቻቸው አካባቢ ቧንቧ እንዲገባ ትምህርት ቤት እንዲገባ በኤችአይቪ ኤድስ እንትናን ማለው ቆንጅትም እንደነገረችን ታለመ መጽሐፍ ውስጥ እንዳየነው በየመንደሩ በየቦታው መረዳጃ ላይ ይሳተፋሉ። እንግዲህ ስፔሲፊክ የተወሰነ አርት ይዞም ሄደዋሉ። ሌሎች ደግሞ በተለያየ መልክ ይደራጃሉ። ሴቶች ውይይት ያደርጋሉ። የሴቶች ጉዳይ ይወጣል ይወራል። ይሄ ጥሩ ነው። እንደኛ አይነቶች ደግሞ መሰረታዊ ለውጥ ያስፈልጋል። መሰረታዊ ለውጥ ለሁሉም ካልመጣ ለማንም ለውጥ አይመጣም። ለስላምናምን ጠንከር ያለ ነገር እንገፋለና ጠንከር ያለ መንገፋው ላላ ያለ የሚገፉት በየቦታው ግን በያሉበት ስለ ሴቶች የሚያነሱና የሚያወሩ ድርጅቶች የሚያረጉት አስተዋጽኦ በጣም አሪፍ ነውና የግድ አንድ ላይ ሆነ የለበትም የግድ መገናኘትም መሰባሰብም የለበትም። በያለበት ግን ይሰራልና ልክ እንደዛኛም በሚመስለን መንገድ ባለንበት ሆነ ቦታ ሆነ እንሰራለን ማለት ነውና ሁሉም በሚመስለውና ለራስ ወርካታ በሚሰጠው መንገድ ይታገላልና ይሄን ያረግን ነው ንሻለውና እንግዲህ ኖርዌን በሚመለከት አረብ ሀገር ያሉ ሰነቶችን በሚመለከት ስደተኛን በመለከት ዘረኝነትን በመለከት ሁሉንም አርስቶች እስረኞች እንደብዛቸው የጠፋ ወገኖቻችን ሁሉ በሚመለከት አርስቶቹና አጀንዳዎቹ ባሉበት አካባቢዎችና በሚነሱበት ቦታ ከተጋበዝን ንግግር ለማድረግ ካልተጋበዝን ደግሞ እንደ አዳማጭ ለማየት ለመማር እድል ካለ በጥያቄ መልክ ቢሆን ደግሞ መልክ ለማሳለፍና እናንተ ጋር ያለው እኛ ጋር ማለና እስቲ እንመካከርበት ለማለትም ይረዳል ማለት ነው። አሁን ለምሳሌ ባለፈው አንድ የፈረንሳይ ቴሌቪዥን የአፍሪካዎች የሚያካሄዱት አለ እዛ ሄጄ ለኢንተርቪው ሲሄድ ከኔ ቀጥላ የምታናገረው ሁት አንዲ ነው ስናት እና እሷ ከካሜሩን ናት። ሌሎች አልቢኖስ አልቢኖስ ማለት የቆዳቸው እንደ ለምጽ አይነት ነገር ነው ግን ለምጽ አይደለም። ቆዳቸው ነጭ ሆኖ ነው የሚወጡት ጥቁሮች ሆኖ ሳሉ እና ታንዛኒያ ውስጥ አሉ ካሜሩን ውስጥ አሉ እና እነሱ እንደ መድኃኒት ናቸው የተባለ እጃቸውን ቆርጦ ይስዳሉ ጡታቸውን ቆርጦ ይስዳሉ ብዙ በደል የሚደርስባቸው ከህብረተሰብ ርቀው ከመኖራቸው ውጪ እና አናገረችኝ። ተቀያየርን አድራሻ ሰጠችኝ። ባለፈው ዩኤን በርኩብ ጊዜ በሌላ በኩል እንደገና አልቢኖሶችን በሚመለከት ከታንዛኒያ በኩል እየሰሩ ያሉ ሰዎችን አግኝቻለሁ እገናኛቸዋለሁ። ይሄ እንግዲህ ይሄ ለአፍሪካ ሚስ በአፍሪካ ድርጅት ለአፍሪካ የሚሰራ ነገር ነው ማለት ነው እና እንደዛም ይሄን መስራት መቻል አለብን። ስለሚመለከተን አህጉራችንም ነው የአህጉራችን ሴቶችም ናቸው። ከዛ ባሻገር ደግሞ ከኛ ጋር ደግሞ በጣም የሚመሳሰሉትን ደግሞ ስናገኝ የበለጠ እንግዲህ የምንሰራበትና የበለጠ የምንቀየርበት ሁኔታ ይኖራል ብዬ ነው የምገምተው እና እኔ ከሌላ ህዝብ የተለየ ችግር ያለን አይመስለኝም። እንደማንኛውም ትምህርት አስፈላጊነት ሁሉ ጋር ለመዳረስ አለ ያለንበትን ዓለም ማወቅ ያስፈልጋል። ምክንያቱም የአገራችንን ሀብት ለመዘረፍ መጥተው የሚዘርፉ ሰዎች አገርን በሞላ ኮላይዝ ካደረጉ በኋላ አሁን እንደሱ ጋር ደግሞ ፈረንጅ ሀገር መተን ስንኖር እዛ መጣት ኖርም ብሎ እየገፉና ያሉት አይደለም። እና ይሄ ሁሉ ያለውን ሁኔታ ማወቅ መከታተልና እንግዲህ እኛ እነዚህን በሚመለከት የምናደርገውን ነገር ሁሉ በያለንበት እስካደረግን ድረስ ደህና ነው ብዬ ነው እንትን የምለው። እና የመከፋፈል አብሮ የመስራት በአንዳርስ ላይ ለመገናኘት ምናምን ሁሉም ሀገሮች በትግላቸው ውስጥ አሉ ነበሩባቸው አሉባቸው። እኛ ጋር ገና አልተደራጀንም፣ በቂ ሰው አልተደራጀም። እሱ ይመስለኛል ትልቁ ችግራችን። እሺ፣ አመሰግናለሁ። እንግዲህ ብዙ ጊዜ በተለይ ኢትዮጵያኖችን አስመልክቶ የተለያዩ ማህበራት ወይም የተለያዩ የፖለቲካ ድርጅቶች ወይም ደግሞ ህዝባዊ ወይም ደግሞ ሰብአዊ ነክ የሚመለከታቸው ብቻ እንዲሰሩ ችግሮቹን ነው ብዙ ጊዜ የምንጠይቀው። ከግለሰብስ ወይም ደግሞ በግለሰብ ደረጃ ምን መደረግ አለበት ብለው ይላሉ? እንደገናም ግለሰቦችስ ምንድን ነው ከዚህ ወይ ደብዳቤ ከመጻፍ ከመሳሰለው ውጪ ሊያረጉ ይገባል ወይም እያንዳንዱ ኢትዮጵያዊ የራሱ የሆነውን ሁኔታ መወጣት አለበት ብለው የሚሉት በምን መልኩ ቢያረግ ነው? እንግዲህ ያልተደራጀው ይደራጅ ነው። ለምሳሌ ኮሚኒቲ ከሌለ ኮሚኒቲ ማቋቋም ያስፈልጋል። አሁን እኔ ያለሁበት ሀገር ምሳሌ ኮሚኒቲ ማቋቋም ብዙ ጊዜ ፈርሶ የትም አልደረሰን። በቤተክርስቲያን ዙሪያ አሁን አንድ አይነት የፋንድሬዘር እና የመገናኛ ነገር እየሰሩ ነው። እና ያልተደራጀው ሰው ይደራጅ። እንግዲህ ሰብአዊ መብት ድርጅቶች አለ ቢሰሩ ፖለቲካ ድርጅቶችም መጠየቅ አለባቸው። ምንድን ነው እሱ እዚህ ላይ ምን አላችሁ፣ አቋማችሁ ምንድን ነው፣ ምን ሰራችሁ፣ ደገፋችሁ ወይ ሚባል አለባቸው። ሰብአዊ መብት ድርጅቶችም በሰብአዊ መብት ነን ብለው እስከተደራጁ ድረስ የተደራጁበትንና የተፈጠሩበትን ምክንያት በመመርኮዝ አንድ ነገር መስራት መቻል አለባቸው። ግለሰብ ያልሽው ግን በጣም ልቤን የሚነካኝ ነው። ቅድም ያነሳሁት ነው፣ ግለሰብን ጓዳው ነው የሚያውቀው ያልኩት ለዚህ ነው። ምክንያቱም ግለሰቦች በዙሪያችን በምናይበት ጊዜ ለምሳሌ ድክመት ካየን፣ መታረም ያለበት ነገር ካየን፣ መስተካከል ያለበት ነገር ካየን በውይይት አብረን በመጓዝና በመስራት እንዲሻሻል ማድረግ መቻል አለብን። እንግዲህ የሰው ልጆች ነን እና ድክመቶች አሉ። ድክመቶች ደግሞ የተለያየ መልክ ይኖራቸዋል። እነዚህ የመድረክ የዲስኩር ቦታዎች እንደ ፓልቶክ አሁን ዲስኩር እያደረግኩኝ ነው አይደለም፣ ስለ ብዙ ነገር አወራለሁ። ግን በግል ህይወቴና በዙሪያዬ ከወገኖቼ ጋር ያለን ግንኙነትና አለሁባቸው በምላቸው ድርጅቶች ውስጥ ምን እየሰራሁ ነው የሚለውን ቤቴ ውስጥ አብሮኝ ያለ ሰው ወይም ደግሞ በአካባቢ ሰዎች ናቸው ሊያውቁ የሚችሉትና የግለሰቦች ጉዳይ ሁልጊዜ አካባቢያቸው ውስጥ እኔ ምን እየሰራሁ ነው። አሁን እኔ እንግሊዝ ሀገር ነው የምኖረው፣ እኔ ጃፓን ነው የምኖረው፣ እኔ ሜክሲኮ ነው የምኖረው፣ ኦኬ ባለሁበት አካባቢ ምን እየሰራሁ ነው፣ ምን እያደረግኩ ነው በሚል ወደ ራሱ የሚዞርበትን ሁኔታ እንዲፈጥር ማድረግ። አይ ቲንክ አንድ ሰው አስቦ ስለ ራሱ እኔ በዘመኔ ባለሁበት ዓለም ምን አድርጌያለሁ፣ እኔ ተሳ አይደለሁኝም፣ አትክልት አይደለሁኝም፣ ሰው ነኝ። እንደ ሰውነቴ ደግሞ የሚያለቅስ ሰው፣ የሚቃጠል ሰው፣ የሚብስበት ሰው ሳይ እናደዳለሁ። አሁን ወደ አልጀዚራ ወደ ምን ሄድን እያየን ዶኪመንቶች የምንሰማ ምሎ ስለ ዓለምም ስለ ሀገራችን ስለምንም በጣም ስለምንቆረቆር ነው አይደል? እና ያ ተቆርቋሪነት ግን ተግባራዊ እንዲሆን ከሌሎች ጋር አብሮ መስራት ያስፈልጋል። ይሄ ደግሞ እንግዲህ በመጀመሪያ ደረጃ ከሀገራችን ጋር ላለውኝ እኔ አሁን እዚህ አንድ ጅቡቲ ወዳጅ አለችኝ ብሎ በየቦታ ማለት ነገር በሴቶች ጋር ስለምትሰራ ወቀሷት አንዴ። ለጅቡቲ ነው እንጂ የምትሰራው ለፈረንሳይ ሴቶች አትሰራም ብሎና እኔ ሌሎቹን አናግሬ ያልኳት። ምክንያቱም ለፈረንሳይ ሴቶች የሚሰሩ ብዙ ሴቶች አሉ፣ ለጅቡቲ የሚሰራ ግን ብዙ የለም። እና እኛ ኢትዮጵያውያን ኢትዮጵያን በሚመለከትና በየወታል ኢትዮጵያን በሚመለከት በያለንበት እየሰራን ያንን ከዓለም አቀፉ ጋር አገናኝተን ትምህርት እንድንወስድና የሀገራችን ያለውን በደል እንድናስተጋባ ይጠበቅብናል ማለት ነው። እና ይቺን ምንም ካለማድረግ ወደ ማድረግ የሚለውን እርምጃ ግለሰብ እንዲወስድ መቀስቀስ አለብን። ይሄ ቅስቀሳ ደግሞ የተደራጀ እና በደንብ ተደራጅቶ አብሮ የሚሰራ ህዝብ ብቻ የትም ቦታ ለውጥ ያመጣው። ይሄ ለውጥ ደግሞ መምጣት ብሎ ለውጥ መምጣት ሳይሆን የምንፈልገው ለውጥ እንዲመጣ እንዴ ከመንግስቱ ኃይለማርያም በኋላ እኮ ዘረኞች ናቸው የመጡት። አገር የሚያጠፉ አገራቸውን የማይወዱ ራሳቸውን እንትን ህዝብ ጠልተው አገራቸውን ጠልተው ለአሽከርነት ብቻ የሚዘጋጁ አይነት በጣም በአእምሮ የደህዩ ሰዎች ናቸው የመጡብን። እና የሚመጣው የተሻለ መሆኑን ማረጋገጥም ያስፈልጋል። ለውጥ እንዲመጣ ማድረግ ብቻ አለም። እና ለዚህ ነው ግለሰቦች ራሳቸው እየነቁ እየተደራጁ እያወቁ ዓለምንም ማንበብ የሞከሩ አገራችን ለአገራቸውም እየሰሙ እንደሄዱ ማድረግ ነው እና በአብዛኛው ሰው በስሜቱ የአገሩ ሴት ስለተነካች ወገኑ ስለተፈናቀለ በስሜት ለመደገፍ ፈልጋል። በስሜት ከመደገፍ ብምለው በአንጀታችን ብቻ በለቅሷችን ብቻ ሳይሆን በተግባር እንዲሆን ነው መደራጀት የሚያስፈልገው እና ግለሰቦች መደራጀት አለባቸው። ቢያንስ ፖለቲካ መግባት ካልፈልጉ፣ ሰብአዊነት መግባት ካልፈልጉ ደግሞ መደገፍ አለባቸው። የሚመስላቸውን የሚያምሩበትን መብታቸው ነው። የማየት የመነጋገር የመናገርና የማየት የመንቀሳቀስ ነጻነት ማመን አለብን። እኛ ህግ የበላይነት እንፈልጋለን ስንል አንዳንድ አምትናት እዚህ ቤት አንተን አይቻለሁ እዛ እንዲህ ስል ነበር። እኛ እዚህ ቤት እኛ ቤት የሚመጡ ሰዎች ሌላ ቤት የሚሄዱ ሰዎች የትም ቦታ ሄዶ የፈለጋቸውን ሀሳብና የፈለጋቸውን አቋም ማስተጋባት መብት አላቸው። ፍሪደም ኦፍ ኦፒኒየን የአመለካከት መብትና የመናገር የመነቃነቅ እነዚህ ሁሉ መብቶች ማወቅ ያስፈልጋል። እና ግን ባመንበት በመሰለን ቦታ ውጤት ያመጣል በምንለው መደራጀት አለብን እና በዙሪያችን እንዲደራጁ ማድረግ መቻል አለብን። ከዛ ደግሞ እኔ ወደ ስልሳው እየገባው ስለሆነ ሁሌ የማስበው ነገር ነው። አሁን መጪው ትውልድ ምን ይጨብጣል? መጪው ትውልድ ደግሞ አገሩን እንዴት ይወዳል? ለአገሩ እንዴት ሊሰለፍ ይችላል? ለወገኑ ለድሃው እንዲያስብ ለአገሩ ለድሃው እንዲያስብ እንዴት እናደርገዋለን የሚለው እሱ ደግሞ ሌላ ትልቁ ተግባራችን ይመስለኛል። እሺ እንግዲህ ከልቤ ነው ማመሰግነው። ሌላ ብዙ ጥያቄ የለኝም ምክንያቱም ሁሉንም ነው ዳብሰው አድማጮቻችን እንዲያውቁት ያደረጉት። ስለዚህ እርሶ የቀረ አለ ቢተላለፍ ጥሩ ነው ብለው የሚሉት ካለ ጊዜውን እሰጥዎታለሁ። አይ በልቤ በጣም የሚነካኝን ነገር በሞላ የተናገርኩ መስሎኛል። በዚህም በዛም ባቀረብሻቸው ጥያቄዎች ብዙ ቦታ ነው የደረስኩት። ያው ሴቶችን በሚመለከት እንግዲህ ያው ዓለም አቀፍ ሴቶች ድርጅት አሁን አምስተኛ ዓመት አልፎ ወደ ስተኛ ዓመቱ እየሄደ ነው። እዛ ውስጥ ያላችሁ እህቶች ብዙ ነገር ያልተሰራ ቢመስላችሁ ያልተደረገ ቢመስላችሁ ብዙ ነገር እየተሰራ ነው እየተደረገ ነው። አንዳንድ ጊዜ የስራ ውጤት ቶሎ አይታይም፣ ግን አስቡ። በኢሜሎቻችን ውስጥ የምንደጋገፋቸው እህቶች አሉ፣ የእነሱ ጉዳይ አለ። ከዛ ባሻገር ደግሞ እያመጣን በየጊዜው ስለ ሴቶች የተሻለ ደረጃ ላይ የደረሱ ወይም የተሻለ ነገር ወይም ደራሲ የሆኑ ወይም ባለስልጣን ሆኑ አንድ ቦታ እንደ ሄኖኬን አይተናል። ሌሎቹ እነሱን እያመጣን እዚህ በምንወያይበት ጊዜ በየጓዳው በየቤት ውስጥ እንዲደመጥ እናደርጋለን። በየጓዳው በየቤት ውስጥ ደግሞ እህቶች ባይመጡ ወንድሞቻችን እየሰሙ ነው እና በዙሪያቸው ያሉ እህቶቻቸው፣ ባለቤቶቻቸው፣ አክስቶቻቸው፣ እናቶች፣ ሌሎቹም ይሰማሉ ብዬ ነው የምገምተው እና ያ እስከሆነ ድረስ ጀርም ይቀርታል ወደ ሌላ ቋንቋ ያልኩኝ ፍሬ ተተክሏል ማለት ነው። እነዚህ ፍሬዎች በየቦታው እስከተተከሉ ድረስ የሴቶች መብት የሚለውና የሴቶች ብሶት ሴቶችን ብሎ አንገታቸውን ደፍተው በቃ ቅስማቸውን ስብር አድርገው እሺ ብለው አቅርበው ዞር የሚሉ ሳይሆኑ በቤታቸው ውስጥ ሆነ በውጭ ሆነ ቀና ብለው መስራት፣ ለሀገራቸው መቆም፣ ጠንካራ ዜጋ መሆን ነው የሚያስፈልጋቸው እና ያ ካልሆነ ደግሞ ግማሽ የህብረተሰብ ክፍል እንደዛ እስከሆነ ድረስ የተሻለ አለም አይመጣም። ደንበኛ በቃ እንረግጣለን እንገላለን ምናምን የሚለው አይነት የዓለም የወንዶች ዓለም ነው የሚቀጥለው ማለት ነው እና ያ እንዳይሆን አብረን እየሰራን ነው፣ ብዙ ነገር እያደረግን ነው እና በርትተን መቀጠል አለብን ያለው እና በአሁኑ በዚህ በማርች ወር ውስጥ የተደረገው ነገር በጣም ደስ ብሎኛል እና ሁላችሁንም አመሰግናለሁ። ሁሉም ላይ መገኘት አልቻልኩም፣ አንዴ ኒውዮርክ አንዴ ጄኔቫ ምናምን ስለነበርኩኝ፣ ግን በጣም በጣም ግሩም ነው እና ይሄን ነው መጨመር የምፈልገው ለመጨረሻ እና በርቱን በርታላለን። እሺ እንግዲህ ወይዘሮ ገነት ግርማ ከልብ ነው የማመሰግኖት ስቱዲዮ ድረስ ተገኝተው የቃለ መጠይቅና ያረጓቸውንም የስራ ሁኔታዎች ማብራሪያ ስለሰጡን ምክሮትንም ተግባራዊ ለማድረግ እንግዲህ ሁላችንም ጥረት እናድርግ ላለሁኝ በዚህ አጋጣሚ መልካሙን ሁሉ እመኝሎታለሁ። የወደፊቱ ስራዎት የቀናና ውጤቱ ያማረ እንዲሆን ሮማ አካባቢ ከሚገኙ አድማጮቼ ጋራ እና አብረውኝ ከሚሰሩ ሩት ጋር እመኝሎታለሁ። እኔም ደግሞ ለያሹ ብዙ በየቦታው ለምትሰሪው እና በሮማ ራጃ በኩል ለምታደርጊው ስራ በርቺ በርቺ፣ በጣም እንኮራለን። እርዳታሽን ቀጥይ፣ ስራውን ቀጥይ፣ ተደጋግፈን እንስራ እላለሁ። እሺ፣ ከልብ አመሰግናለሁ። በድጋሚ እናመሰግናለን። አድማጮቻችን ስታዳምጡት የቆያችሁት ወይዘሮ ገነት ግርማ የዓለም አቀፍ የኢትዮጵያ ሴቶች ማህበር መስራችና የአመራር አካል የነበሩትን እንዲሁም ደግሞ በትምህርት ለአፍሪካ በማህበር ውስጥ ትምህርት በእድገት ወይም ደግሞ አፍሪካን አሶሲሽን ኦፍ ኤዱኬሽን ፎር ዲቨሎፕመንት በሚለው ውስጥ የሚሳተፉትን በዚህ በ19ኛው የዓለም አቀፍ ወይም የተባበሩት መንግስታት ስብሰባ ላይ ተገኝተው በኖርዌይ በሊቢያ እና በሀገረ በመሬታችን ላይም ያሉትን ሁኔታዎች ሰዎች እየሰጡት ነው። ስለዚህ www.debtarao.com ገብታችሁ ያደረጓቸውን ንግግሮች ማዳመጥ ትችላላችሁ፣ ወይም ደግሞ በጀርመን ሬዲዮ የተዘገበውንም ማዳመጥ ትችላላችሁ። ላለሁኝ ጥያቄና አስተያየት ካላችሁ የአምስት ደቂቃ አለን። 0649175 ላይ እንገኛለን። እስቲ ከተናገሯቸው አንዱን አብራችሁኝ አዳምጡ። Madam President, ASAFEL supports the recommendation to create a new special procedure to improve the promotion and protection of the rights of peasants and the other people working in the rural areas. Herein we are presenting realities which expose the glaring need for a new international human rights instrument. With the new global land grabbing phenomena, hundreds of thousands of farmers are victims of expropriation of land, forced eviction and internal displacement. In Ethiopia, the already impoverished rural inhabitants are being aggressed to their basic means of survival. In the rural areas, natural reserves and conserved forests are been given to foreign firms that have felled the trees and are engaged in farming for export. In Wellega, 70,000 people are made landless. In the Afar region, 150 people have been evicted with their cattle from their grazing area and have been added to the list of people who are programmed for villagization. The internally displaced are promised access to water, sanitation and education, but once their land is sold to land grabbers, none of the promises are fulfilled. Many organizations are denouncing this process. According to AUP press release of February 13, the Benchi Zone, Gurafa Woreda, people living in the following areas at this right moment are being driven out of their land and property. Biftu, Witta, Berge, numbers 2, 3, 4, 5, and 7, Kuja, Lenga, Semerta, Bibita, Kuki, Kanan, Kabika, Aroge, Brahan. The total number of inhabitants being so destabilized is more than 78,000. Those who refuse to leave right away when so ordered are being imprisoned and illegally going under cruel and rigorous torture. Those who abide by the orders are being forced to sign a paper depicting their willingness to evacuate. When whole population lose their livelihood and are forced into rural exile, it's the girl child and women who will pay the heaviest prices in countries where there's no protection from human trafficking. Some will end up as domestic workers whose living and working conditions are atrocious to say the least. In desperation, they will be pushed by agencies who are savagely recruiting innocent young girls towards illegal sweatshops, prostitution and towards body part snatchers. Concerning journalists, two Swedish journalists have been imprisoned in Ethiopia, and they have been undergoing the same kind of repression as the rest of journalists, and we hope that once they are released, they would come here to express their testimonies. Thank you. አድማጮቻችን እንግዲህ በዚህ በ19ኛው ስብሰባ ጉባኤ ላይ የተናገሩትን ነው ያዳመጣችሁት። እንግዲህ ሰዓታችን ያለቀ ስለሆነ እኛም በዛሬው ዕለት ኢትዮሮማ ካሁን ሰዓት ጀምሮ በዛ በሜዳው ላይ ጨዋታ ላይ እየተማማቁ ይመስለኛል፣ ምክንያቱም ከሁለት ደቂቃ በኋላ ጨዋታቸውን ይጀምራሉ። መልካሙን እድል በሙሉ እንመኝላችኋለን፣ ተስፋ እናደርጋለን። እንግዲህ እዛ ያላችሁ ወገኖች ምን ያህል ቲፎዞናችሁ ዋንጫውን ይዘው እንደሚመጡ ተስፋ እናደርጋለን። መልካሙን እድል ለኢትዮ ሮማ እንመኛለን። እኛም የዛሬውን ፕሮግራማችንን በዚህ በመጨረሻው ሙዚቃ እንጋብዘን እናበቃለን። በሚቀጥለው ሳምንት በሌላ ፕሮግራም ላይ አብረን እንገናኝ እንላለን። የተረፈው እሁድ መልካም እንዲሆንላችሁ እንመኛለን። ያበጀው ፈጣሪ መሆን የሚገባው ለሰው ተቆርቋሪ እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱ ሴቷን እንዲያጠቃት